إذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت فلا أقسم بالخنس الجوار الكنس والليل إذا عسعس والصبح إذا تنفس إنه لقول رسول كريم ذي قوة عند ذي العرش مكين مطاع ثم أمين وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان رجيم فأين تذهبون إن هو إلا ذكر للعالمين لمن شاء منكم أن يستقيم وما تشاءون إلا أن يشاء الله رب العالمين. صدق الله العظيم وجزاكم الله خيرا. ما يكفينا ما شاء الله. هذه سورة كورت قراءة جميلة جدا. كبي يتنطر يتنطر نوم تلوت كبي كبي من نطر نوم بالو وندموش قال تساساتكو يتنطر معناته مندنو قما منا من يغبابت او انغدي قراءته كبي يتنطرو نبر الحمد لله. اشي وندموش استي سورة التكوير بقونات نبياتشن يالوت نقر للاستاوساتشو نبياتشن سعى السلم بزيه بهولت قنباراتشو لا قنبارا يبالن بهولت قواناتشو اندزي بايناتشو كان ايناتشو نا قرا ايناتشو بز من دنو انتنو بتقرينيا متالحتي نلوالن متالحتي مالت ያው ፊት ግንባር ይባላል እሺ ከዛ በኋላ ላይ ራስ ይባላል በሁለት ጎን ያለው እኛ በትግርኛ መታለህት ይባላል በአማርኛ ምን ይባላል እሺ ቅድብ ኒንጃ والله አላቅም على كل حال ነቢያችን ሰለላሁ ዐለይሂ ወሰለም በሁለት ጎናቸው በራሳቸው ሽበት አወጡ እና እሺ ኪንት አለም እናንተ ማማርኛ ጠፋ አልহামዱሊላህ እንደኔ ናችሁ ማለት ነው ጉንጭ ይላሉ ጉንጭማ አይደለም ጉንጭማ እንት ነው ካፍ ጎን ያለው ላ على كل حال አውቃቸዋል እናንተ ፒክቸሩ እና ሽበት ካወጡ በኋላ አንድ ሰሃቢ ምን አላቸው ያ ረሱላህ ሽበት አወጣ አላቸው ምን አሉ ታቀላችሁ ሸየበትኒ ሁዱ اخواتها አሉ شيبتني هود واخواتها ني شيبن سوره هودنا يسوا اهتوچ انما ناتشو بليل حديث نبياتشن سوره التكوير سوره الانفطار سوره الانشقاق سوره المطففين بلو ሱረት አማ ብለው ጠቀሱ ማለት ሰባት ሱራዎች ጠቀሱ እነዚህ ናቸው ያሸየቡኛሉ ወንድሞችና እህቶች ነቢያችን ያሸየቡ ሱራዎች እኛማ መግደል ነበረባቸው እንዲገሉን ነው እንጠብቀው ስለዚህ ሸየበትኒ ሁድ واخواتها سبحان الله ليلى حديث صحيح يا نبياتين حديث تملكتو قال رسول الله صلى الله عليه وسلم من سره من ودس يميلو يوم القيامه اندال لما يتكفلغه يوم القيامه اهون اهون ود يوم القيامه كما هدو بفيت يوم القيامه لما يتفر يميفلغ الله وندموش انت كنانت يوم القيامه لما يتيميفلغ الله كلاتشن ادلم دي نا نبياتين منالو من سره ان ينظر الى يوم القيامه كانه راى عين بعين الذهر يوم القيامه دمايو لما يتيميفلق فليقرا اذا الشمس كورت الله اكبر ين اين الدرجه لا نعم فليقرا اذا الشمس كورت من اللبات والله يحسن اهون سيجلص الناس يفسر من دالات ناقالن اذا من يريد من يحب ان ينظر او يرى يوم القيامه كانه راى عين لك الزهدو بعينو دايه دايه انتو لك بعينو دايه لما يتكفلج يقرا اذا الشمس كورت تمام بل الى روايه حديث من قالوا من من يسره ان ينظر الى يوم القيامه كانه راى عين فليقرا اذا الشمس كورت بس جمروا واذا السماء فطرت واذا السماء انشقت بلو نبياتين تقصوا معناته انزي ثلاث سراوچ بتام بتام يعني اقور يمياشيب نجرنا يالاچو مندناچو انزي استي سوره التكوير نجمر وقال الزجاج يعني واحد من المفسرين اذا الشمس كورت نجمر انقديه ወደ ተፍሲር ነሂድ اذا ተመልከቱ 13 ነው የጠቀሰው አላህ Subhanahu Ta'ala 13 ነገሮች የሚከሰቱ አሉ እነዚህ 13 ነገሮች ከተከሰቱ يوم القيامة እንደደረሰ ታቃለ ወደ يوم القيامة እንደገባን ከዱንያ ወጥተን እዛ ሁሉ ሰው ተነስተው يوم القيامة ቀን እንደደረሰ ታቃለ اذا الشمس كورت شمس ሳይንስ የተማራችሁ ካላችሁ ወንድሞች سنت يا مريت غزفنة تالات ما نش تلك شمس ولا أرض شمس نش طيب كنيا بيتشا 93 مليون مايل سرق أتقنيا لك بكيلومتر كونة دومو اللهو اندموش اللهو زم مالاتشو اشي اللهو انا መቶ 48 ሚሊዮን ኪሎ ሜትር ከኛ ርቀት ገኛለች ይሁን ሁሉ ይያለ የውልህ የፀሐይ ጨረርዋ እንዴት እንዲያቃጥለን እናንተ ታቃላችሁ እንዲያው ምን አለ አንዱ ትልቅ እንትኑ ነው የጠፈር ጥናት ያደረገ ዶክተር ያመጣ ከስንት አመት በፊት ነው ወደ ሐጅ ይሄድን ከኔ ጋር አንድ ወንበር ዋንድ ወንበር ቁጭ ብለን ነበርና ሲያወራኝ ገረመኝ በጣም ገረመኝና ዶክተር ነኝ አለኝ የምን ዶክተር ስሎ የጠፈርና የቦምብ ዘራ ቦምብ አቶሚክ የነሱ ዶክተር አይታምጥቻለሁ ሲለኝ ዝም ብሎ እኮ ነው ገጠርተኛ ነው የሚመስለው ቀጥታ ተረሳሁና በሹፌሩ ባስ ነው ሹፌሩ ምን አልኩት ማይክ ሰጠኝ አልኩት ማይክ ሰጠኝና ተናገርኩ ሰላም አለይኩም ወራህመቱላህ ከኔ ጋር ከኔ አጠገብ ያለው ሰው ታቃላችሁ ወይ ና እንደዚህ ዞር ብለው አይኛ ተሸክመነው የምንሄደው ቀላል ሰው አይደለም ዶክትሬት ዲግሪ በቦምብ አውቶሚክ እና በጠፈር እንትን ጥናት ያለው ነው አልኳቸውና እባክህ ተናገር አልኩት አንድ ሰዓት ተኩል ተናገረ ስለ ስፔስ እኮ ነው ሱብሃንአላህ እና ምን ይላል ይህ የፀሐይ ሙቀት የሚመጣን ወደኛ የሚመጣ it is only 8 እንትን ናቸው አሉ 8 ብቻ ነው የመጣን ከዛ ከሚሊዮን ከቢሊዮን የሚቆጠር የፀሐይ ኃይል 8 ብቻ ነው ወደኛ የሚደርሰው ብሎ ሲነግረን በቃ ወነቴ ነው ተገረመን ኢዘን ይሄች ትልቅ የሆነችው ፀሐይ اذا الشمس كورت الله سبحانه وتعالى لك እንደ ኳስ ጥቅልል ጥቅልል ጥቅልል አርጎ يعني قال العلماء لفت كما تلف الإمامة لك إمامة جن عندك زي تقلل تقلل أرجن دم الناس كم تو الله طبعا سبحانه وتعالى يتك قللاتنا ودفل جوبتها يتلاتل يقال كورت الإمامة على رأسي أكورها كورا وكورتها تكويرا إلى له يعني በማርኛ እንግዲህ ቃል ላይ ነው ሮ ይችላል ያኒ ተቀለልኩት ማለት ባጭሩ الى اذا لففتها واصل التكوير جمع بعض الشيء الى بعض تكوير ማለት ጥቅልል አርገህ አንዱ አንዱ ሁሉ ነገር በእጅ ያለ ጠቅልለህ ወረቀት ይሁን ጨርቅ ይሁን መጠቅለል ማለት ነው فمعناه ان الشمس يجمع بعضها لبعض الى بعض ثم تلف فإذا فعل بها ذلك ذهب ضوءها خلاص تقلل تقلل رجوع الله سبحانه وتعالى يعني كتقللت انك اتفلقات برهان وايت افال اسوام تتفالج هذا معنى اذا الشمس كورت من اين لوط نو يهرجل تلك لوط تراي تايتو يماك كذا بحالا ما يمايتاي يا صحاي وا 148 كيلو متر 148 مليون كيلو متر رقن انكون بتام تلق نش كبلانيتوچونا ككواكبت يعني سنت اطف تهونالش يهن الله سبحانه وتعالى لا الله يهتش الشمس اند طيفم اتهونم سلازي تقلل لارغو مكنياتهم لمندوم تقلل لا تقالش وندموش سراوا ابقاچ لنيا نو يتفطرچو اصلا شمس لنيا نو قمر ለኛ ነው መሬት ለኛ ነው አትክልትና ንፋስ ለኛ ነው ተቅላላ በመሬት ያለና በመሬት በላይ ያሉ ኢላፍ ከዋክብቱ ምናምኑ ምናም ሁሉ ለሰው ልጅ የተፈጠሩ ናቸው የሰው ልጅ ሞቱ መሬት ዋጠቻቸው ከዛ በኋላ የውም القيامه ከመሬት ወጡ ምን ያስፈልጋል ፀሐይ ፀሐይ ጨረቃ ከዋክብት ራስዋ መሬት ምን ታስፈልጋለች ወጣንኮ ከሷ اذا الشمس كورت ይህ ፀሐይ ተጠቅልላ ከተጣለች فمعنى قوله كورت يعني جمع بعضها الى بعض ثم لفت فرمي بها واذا فعل بها ذلك ذهب ضوءها خلاص برهان واطفى مات نو قال ابن عباس عبد الله بن عباس مفسر القران منالو يكور الله الشمس والقمر والنجوم يوم القيامة في البحر ثم يبعث عليها ريحا دبورا فتضربها فتصير نارا شركة صحي من كواكب تهلو تقلل لارغو الله سبحانه وتعالى تلك بحر لنسو يميه البحر اللي الزاق زي فتاري هونال ويميه اللي هونال يا سفوال العلم عند الله المهم ان ذي تقلل تقلل الله سبحانه وتعالى بحر وسط يكتاچونا لا بحرو دمو يقاتلو يهونو نفاس يلكال كذا بحرو يقاتلال بحرو بقى يقاتلال اندميقاتل بالقران الله واذا البحار سجرت الى سجرت معناته تقاتلت معناته يه بحر اهون وها يمنا يوچو ما يمنا يوس وندوج ወደ በንዚን ይቀየራል አላህ Subhanahu Ta'ala የበንዚን ባህሪያት ያርግለትና በሙሉ ይቃጠላል ተሰወሩ ማይ በአለም ያለ በሙሉ ባህሮች ሲቃጠሉ ምን ይመስላል እስቲ ፕሊዝ ፎቶ ኢት እንደዚህ አንሱት እስቲ በፎቶ በካሜራ እስቲ አንሱት ምን ይመስላል ከኔ ጋር አላችሁ ወንድሞች ትልቅ ለውጥ መሆኑን በዚህ እናቃለን ኢዘን ባህሮች በሙሉ ፓሲፊክ ኦሽን ኢንዲያን ኦሽን ምን ኦሽን ምን ኦሽን ሁሉ ምን ጨምርበት ፀሐይ ጨምርበት ከዋክብት ጨምርበት ጨረቃ ጨምርበት አስገባቸው አቃጥለው ሁሉ ይሄ ነገር አሁን እነዛ ነጮች ብንጠይቃቸው ካካካካ ብሎ ይስቃሉ ምክንያቱም አያውቁትም የማያውቁት ነገር እኮ ነው እኛ ወላሂ ሚሊዮን ዶላራት ከፍለን እንኳን ለማወቅ የማይቻለው አላህ በነጻ ያሳወቀን ነው ስለዚህ አላህ Subhanahu Wa Ta'ala ይከውሩ ሸምሰ عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال الشمس والقمر يكوران يوم القيامة الله سبحانه وتعالى يشارك الناس أهيم كواكب تمشمر بل إلى حديث مالتنا هلوم تقلل لارجو الله سبحانه وتعالى لكن ده ከቤት ለምሳሌ ቆሻሻ እንደምታወጣው ይህን የምግብ ትርፍራፊ የምን ትርፍራፊ ጥርግርግ አድርገህ ትጥለዋለህ አይደለም? አላህ ደግሞ ይህ ኮን የሚባለው ሰባት ሰማይ ጨረቃ ምናምን ሁሉ ጥቅልል አድርጎ አላህ ስብሃነ ወተዓላ ባህር ውስጥ ያስገባውና ሁሉ ይቃጠላል። ሀከዛ ቃለ አልዑለማ ወሀከዛ ቃለ አነቢይ ሰለላሁ ዐለይሂ ወሰለም። ጠይብ ኢዛ ሸምሱ ኩዊረት ፀሐይዋ ተጠቅልላ ስትጣል ጊዜ ይላል። ወኢዘ ንጁሙ ንከደረት ከዋክብት ራሱ አይተናሰረት ዝናብ እንደሚዘንበው ልክ እንደዚህ አድርገው ፈሰሩት ዑለማ። ዝናብ ሲዘንብ እንዴት ነው የሚዘንበው? ወንድሞች ብሎ እንደ ጎርፍ አይደለም የሚዘንበው፣ ጠብጠብጠብጠብጠብጠብጠብ ይላል አይደለም። ከዋክብቶቹ የምትዋቸው አንዳንድ ጊዜ እነዚህ አውሮጳውያን እንደ ካትራና ምናምን ምን ይላሉ፣ ይህ ኮከብ እኮ 3000 ሚሊዮን አመት ነው እድሜው ይላሉ። ያ ኮከብ ደግሞ ከመሬት እኮ 3 ሚሊዮን አመት ርቆ ነው የሚገኘው ይላል። ፕሉቶ ለምሳሌ፣ ኔፕቲዩን፣ ቬነስ፣ ሜርኩሪ እነዚህ እነዛ ነጮች ሲናገሩ ስለነሱ መጀመሪያ የማያውቁት ነው የሚናገሩ ነው ያሉ። አያውቁትም። የመሬት እንኳን አውቀው አልጨረሱም ገና። በል አውቀው አልጨረሱም አይደለም፣ አንዱ ዓለም ምን ይላል፣ የመሬት ጥናት ብቻ 1% አላጠኑም ልሳ። አይገርማችሁም? ገና 1% ያወቁት ነገር የለም። የመሬት ስንት ምስጢር የያዘችው መሬትዋ፣ እንኳን የጨረቃ የሜርኩሪ የቬንስ ምናምን ሊያውቁ። ስለዚህ እነሱ እንደዚህ ይላሉ፣ ግምት ይሰጡና 3 ሚሊዮን አመት ፕሉቶ 3 ሚሊዮን አመት ነው ምናምን ርቃት ትገኛለች። ከዛ በኋላ ደረጃት ሐራራ የንፋስዋ የቴምፕሬቸር ደረጃ እዛ 1,800,000 ዲግሪ ሴንቲግሬድ ቢሎው ዜሮ ነው ይላሉ። ማን ሄዶ ነው የለካው ይህ ነገር ግን ይላሉ እነሱ። እንደዚህ ያስተምሩን ነበር በትምህርት ቤት። እሺ ይሁንላቸው እስቲ እንበል፣ ይህን ትልቅ የሆነ ፍጥረት በሙሉ አላህ ልክ እንደ አንድ ጨርቅ ጥቅልል ጥቅልል አድርጎ ይጥላል። ወኢዘ ንጁሙ ንከደረት ያኒ ከዋክብትና እነዚህ በሙሉ የምናያቸው ልክ እንደ ዝናብ ይንጠባጠባሉ ይላል። ያኒ ተናሰረት ሚነ ሰማ ወተሳቀጠት አን አለል አርድ ይቃል እንከደረት ጣኢር ያኒ ሰቀጥ። ወኢዘ ንጁሙ ንከደረት ያኒ ሰቀጠት ወደቀ ማለት ነው። يعني انكدر الطائر اي سقط عن عشه كذا كبيته كزاف بزاف نو ميسروت انذي عند الوفوش بيتاچو بزاف نو ميغنبوت كذا طبلو كودق انكدر تلواله ودق. قال الكلبي وعطاء تمطر السماء يومئذ نجوما ذا غزي زناب كمفسس يلق سماي كواكبت نو متفسواله ከዋክብት ልክ እንደ ዝናብ ይፈሳሉ። ነዓም ቱምጢሩ ሰማ የውመኢዝ ንጁመን ፈላ የብቃ ነጅሙን ኢላ ወቃ አፊ ወላ አንድ ኮከብ አይቀርም ሰማይዋ ነጻ ትሆናለች፣ ምንም አይነት የሌላት በሙሉ እንደ ዝናብ ይፈርሳሉ። ሀከዛ የቁል አላህ ስብሃነ ወተዓላ። አዋቂው ፈጣሪው እነዚህ ከዋክብት የፈጠራቸው ያመጣቸው ባለቤት ነው የሚናገረው ያለው ባለቤት ነው አላህ ስብሃነ ወተዓላ። كما قال سبحانه وتعالى في سورة الانفطار منها ليس بسورة الانفطار لمتانو قن قرآن بقرآن سيفسرنو قنجو أدلم. وإذا الكواكب انتثرت يعني تساقطت مثل المطر. طيب سوسنيا وإذا الجبال سيرت دمو بزاقزي النزي تلالك تلالك سو يسابدو تراراوش بمولو أي ستاتشو الله سبحانه وتعالى دكا دكا رقاتشوال في ያደርጋቸውና ልክ እንደ የደከመ ዱቄት እንደዚህ ሆናሉ። ላ ከዛ በታች እንደ ከዛ በታች ነው የሚሆኑ። ዱቄት ብቻ ሳይሆኑ እንደዚህ ጥጥ ጥጥ አይታቸዋል። ጥጥ ያኒ ቁጡን ጥጥ ፍጭት ታርገህ እንደዚህ ወደ ንፋስ ስታበነው ምን ይሆናል? ሀባአን መንሱራ ይሆናል። ያኒ እልም ብሎ በንፋሱ ይጠፋል። እነዚህ ተራራዎች እንደዚህ ሊሆኑ ናቸው። وإذا الجبال سيرت أي اقتلعت من أماكنها كسر مسرتها تنقلا لكن دتت يبننت هنا لك فسارت في الفضاء بقدرة الله تعالى. يقول سبحانه وتعالى في سورة أخرى ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا እነዚህ ተራራዎች በሙሉ ጠፍተው መሬታችን ልክ እንደ አንድ ቴብል እንደ አንድ ቴብል አንድ ጠጠር የሌለው ቴብል እንደሱ ትሆናለሽና ሁሉ እርስ በርሱን ይታያል ለአምሳ ሺህ ዓመት እዛ ቁሞ በፀሐይ ይቃጠላሉ ይላ አላ ስብን ታላ ወቃለ ስብሓን ወተላ ወሱይረት ልጅባሉ ፈካነት ሰራባ በሱረት ዓማ አልፎናል ይህ አይደለም ሱረት ዓማ ወሱይረት ልጅባል ያኒ ኑቂለት እቅቱሊአት ምን ጅዝሪሃ ከስር መሰረቷ ተነቅላ አላህ ያጠፋታል እነዚህ እንትኑ ጅባሎች ወየቁሉ ስብሓን ወተላ ወየስአሉነከ አን ልጅባል ስለ ተራራዎች ይጠይቁሃል እነዚህ ኩፋሮች ፈቁል በላቸው የንሲፉሃ ረቢ ነስፋ ያኒ አላህ ስብሓን ወተላ ድክት ሊያረጋት ነው ደካን ደካ ሊፈጫት ነው ሊቆራርጣት ነው ሊፈረትታት ነው ፈየዘሩሃ ቃዓን ሰፍሰፋ سبحان الله فيذرها يعني رفتتت كالج من يادرغاتال قاعا صفصفا والصفصف الارض المستويه الملساء لمتمتمت يا لمريت يادرغاتال لمتمت يا لمن معناتنا وندموج منم يشكره نغير يللو مريت يادرغاتال حتى لكأن اجزاءها صف واحد من كل جهه እና መሬት ስታያት እዛ ጊዜ ቴብል ቴብል የለመጠ ቴብል ፖሊሽድ የሆነ ቴብል እንደዚህ ያደርጋታል ሱብሓነላህ ላ ተራ ፊሃ ዒወጀን ወላ አምታ እንደዚህ ስታያት የሁለት ሺህ ዓመት እንትኑ ርቀት ታያለህ ይላሉ በየውም አልቅያማ ሰው አይኑ እኮ አሁን እንዳልኳችሁ ነው አንድ መቶኛም አላወቁም ያልኳችሁ እንደዚህ ነው የውም አልቅያማ አይናችን የሁለት ሺህ ዓመት መንገድ ልክ እንደ አንተ ባንተ አጠገብ እንዳለ ነው መታየው ለምን አይናችን አሁን ያለው ፓወር አይደለም ወንድሞች ፓወሩ የውመል ቂያማ ይወጣል አይደለም يقول سبحانه وتعالى ما يلفظ من قول الا لديه رقيب عتيد وجاءت سكرة الموت بالحق ذلك ما كنت منه تحيد وجاءت كل نفس معها سائق وشهيد لقد كنت من لقد كنت من هذا نعم فبصرك اليوم حديد يقول سبحانه وتعالى فبصرك اليوم حديد عينه زاري برت نو يلال من مارت نو برت عينيه لمثالي 1 كيلو متر بتشا يمياي كونه تلسكوب كامطاه جن شرقان يال انا በብረታ ብረት የተሰሩ መሳሪያዎች ከዚህ ወደ ኢራቀንትን እንደዚህ ሆናል አይነህ ነገ فبصرك اليوم حديد قوي قوي هنا البصرك اذا እነዚህ ተራራዎች እንግዲህ ينصفها نصفا لا ترى فيها عوج ጎባጣ አባጣ የማታያት ነው ولا امتا اي مكانا مرتفعا በመሬት ኮረብታ ዳገት ቁልቁለት የጎበጠ شاكره اتايم لمت مثل مريت يا رجال بل تراها كلها مستويه ملساء كالصف الواحد ملساء يلمت ايه معناته نو سموث يهون انت اوكي وفي سوره الواقعه يقول سبحانه وتعالى وبست الجبال بسا فكانت هباء منبثا بست مالت من البس بمعنى التفتيت ትፈተታለች ያኒ ምን በማርኛ ርፍትትትት ትላለች ወደ አሸዋ ወደ ዱቄት ትሆናለች ማነች እሷ እነዚህ ተራራዎች እሺ ወደ አራተኛው ይሄድና አላህ ስብሃነ ወተዓላ ወኢዘል ኢሻሩ ዑጥለት የውም አልቂያማ ሲመጣ ወኢዘል ኢሻሩ ዑጥለት አለሁ አንዳንድ ስጡኝ ወንድሞች እሺ ወኢዘል ኢሻሩ ዑጥለት طيب الشمس كورت او قنال النجوم انكدرت او قنال واذا الجبال سيرت برضو او قنال واذا العشار من دنو العشار عطلت اي ايه نجر بقريش قنقوا يتناغرن الله سبحانه وتعالى قران كياچو تقلالا قريشوچ يلمدوت بهلنا يلمدوت نجر بزارغو نو يمياناغراچو العشار مالت وندموش قمل يأسر ور يارجزش مالت ذو بقريش قمل يأسر ور يارجزش مالت كذاب لاي نبرت يلم عند سو قملو كارجزش اسكم التولد كونو كسو بلاي نو ميان كباكبات يمين كباكبات بتأم بتأم راسون تتو بيانة ثم قب راسو قالوان سياتب من سياتب من سياتب بقى اسكم التولد قمل ممكن ثم كولدش قمل نو متولد ونات لك هبتنو إذن الله سبحانه وتعالى أوك أتشو بارجزش قمل بتأم بيزي سلمي هونو بتأم سلمي ودو ይህን ነገር ስለሚያቅ አላህ Subhanahu Wa Ta'ala በሱ መጣላቸው እናንተ አረቦች ግመል ስታረግዝ ምን አይነት ነው የሚሰማችሁ ደስታችሁ በጣም ቢዚ ተሆናላችሁ ከሷ ጋር እሷም የምትቆምበት ቀን ነው ይላል አሁን እስቲ እርዱኝ እዚ በእኛ በ21st century ይህን አይነት መልክ ያለው ምንድነው እንበል ለምሳሌ ንግድ እንበል ንግድ አም በንግድ የተዘፈቁ ሰዎች አሉ። ንግዱ ራሱም ይቆማል ስትለው ምንድነው እንዴ የኔ ንግዶች በሙሉ ፎቆች ምናምን ትጃራ ሁሉ አው ሁሉም እንትን ስትለው በድንግርግርግር ይላል። ምክንያቱም አሁን በጊዜያችን ያለ የንግድ ፍቅር ሰው አለው የገንዘብ ፍቅር ሰው አለው የሴት ፍቅር ሰው አለው አይደለም እና በበዛ ህብረተሰቡ በሚወደው ነገር ነው አላህ የተከሰው واذا العشار عطلت ግመላቹ ያስር ወር እርጉዝ ሆና ልትወልድ ነው ብላቹ እልል ያላቹ ስትጠብቁ እሷ ይቋረጣል በቃ ቂያማ ቀን ይደርሳል التي في بطونها يعني يقول الجنين التي في بطونها اولادها الواحده 10 والجمع عشار عشراء مالت عندي تقمل يأسر ور ارقوزي هونتشو تمام عشار مالت قملوش يأسر ور يرقزو وإنما خصت بالذكر لمن دنو بأس يأسر ور يرقزش قمل بلو مرت أرقو يا قربات الله لأنها أعز ما تكون عند العرب بعرب بتلي بمكاننا بمدينة بأكابابيا وينبرو عربوش بمولو سو سوني قد لنبر لقمل سيل سو ونتنو هلتك أبي لا يفجو نبر لقملو تسيلو والمعنى أن قريش لا يريدون أن يعرقلهم من أنفس أموالهم من أنفس أموالهم وهي النوق نوق مالت قملوش مالت نو ناقة عندي تقمل نش نوق بلورال نو لكن مجيء يوم القيامة تعطل الإبل التي في بطنها جنين كما عليه 10 شهور سلزي يقول لك الله سبحانه وتعالى قرآن ديت بتأم حريف نو قرآن والله بزا بسميته نو ميمتع استي ما عندي نقرين شلال وندموش يهي مسالي الله يتكسو مسالي بنيا سنشري أهون بمن لتتكسو تشلال استي نقرون شلال بنقد بقنزب ويسبالي لا አሁን የኢትዮጵያ ህዝብ የምን ፍቅር አለው ንገሩኝ የኢትዮጵያ ህዝብ ለምሳሌ ፍቅሩና በጣም ተው ብትለው የማይተው ምንድነው መኪና ትራንስፖርቴሽን ላፕቶፕ ወነት ነው ገንዘብ አው ገንዘብ እሺ ሌላስ አው ገንዘብ ነው ايش انا تشات والله انا تشات والله اي تشاتو بتلو اهون عند هرات سكم ده اني ابد نني مثلاين زم بيمسقو اونت اونت ايثيوبيا تشات اهون يمن يمن بلو يمن اني لي سلا يمن لنغراچو اندوچ يمن تشاتو مالت يعني باللو ارغه انغتن قرط مالت نو باونت باونت የመኖች አሉ ከኔ ጋር እዚህ የሚሰሩ ምን ይሉኛል ታቃለ ለምንድነው ማታገባ አለዋለሁ እንዴ ማግባት እኮ ቀላል ነው ይለኛል የጫት ከየት ላምጣ እንዴ ምንድነው ጫት አለ 500 ሰው ከጋበዝክ ለጋብቻው የ500 ጫት ነው የምታመጣ አለኝ ቢያንስ ቢያንስ 50 60 ሺ 50 60 70 ሺ ብር ለጫት ብቻ ትቀርባለህ አለኝ። ምክንያቱም በሙሉ ለሰርግ የተጋበዙ 5 5 5 5 ሰው ቡድን ቡድን ሆኖ ጫት ያኒ ሌሊቱን በሙሉ የሚመረቁን ጫት ማምጣት አለበት። ስለዚህ የመን ጫት ተው ብትለው በኢትዮጵያም እንደዚህ ሊኖር ይችላል። አላ ኩል ሐል አሁን ኢንሻአላህ ገብቷቸዋል። በዛ በሚወዱት ነገር ወኢዘል ኢሻሩ ዑጥለት አላቸው። እንቀጥል እስቲ። ወኢዘል ውሑሹ ሑሽረት አላሁ አክበር። እንስሳዎች በሙሉ ከአንበሳ ጀምር፣ ከጀግናው አንበሳ ከዝሆን እሺ፣ ከዛ ጀምርና ወደ ጉንዳን ወደ ትንኝ ሂድ፣ በሙሉ በዛ በአርድ አልመሐሸር ተሰብስበው የቀኑ ፍርድ ለመውሰድ እዛ ይሰበሰባሉ። ተምረናል ይሄ አይደለም እንዴ? በሱረት አማ አልተማርንም? ተምረናል እንጂ ምን አለ አላህ ስብሐ ወተዓላ የውመ የተዘከሩ ኢንሳኑ አና ለሁ ዚክራ ላ አኽር ሱረት አማ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ። ምክንያቱም እንስሳ ለእንስሳ የገጨች ግጪ የተባለ የመታች ተመቺ እያለ በቅንድዋ የወጋች ተወጊ እያለ አላህ ስብሐ ወተዓላ ሁሉ ሲጨርስ በሉ እናንተ ወደ አፈር ሁኑ ይላቸዋል። አይደለም ኢዘን በሙሉ እንስሳ የተባሉ ስንት ቢሊየን ከሰው በላይ ናቸው። እንግዲህ እንስሳ ከሰው በላይ ነው። ታውቃላችሁ ይህን መሆኑ ወንድሞች? እንስሳ ከሰው አንድ ሚሊዮን እጥፍ አይሆንም? ይሆናሉ አይሆንም? ወንድሞች ላስታውሳችሁ፣ እንዴ የእንስሳ ብዛት እንድታዩ ከፈለጋችሁ አንድ ነገር ላስታውሳችሁ። ከአንድ አመት ሙምኪን ሁለት ሶስት ጊዜ የጠቀስኩት ነው። እሺ እስቲ ለማስታወስ ያህል ልንገራችሁ። የሰው ልጅ አንድ ዋን ኦቨር ታውዘን እንዲያውም አይሆንም፣ ኦቨር ዋን ኦቨር ሚሊየን የእንስሳ ብዛት የሰው ልጅ አይሆንም። ምንድን ነው የተከሰተው? ሰይድና ዳውድ አንድ ቀን ምን አሉ? ያ ረቢ አሉ፣ ናም ይህ በዓለም ያሉ ሩህ ያላቸው ሰው፣ እንስሳ፣ ምን የባህር የመሬት ወፍ በሙሉ እንስሳ የተባሉ ሰው የተባሉ እኔ አንድ ቀን ፍቀድልኝ ምሳላ በላቸው አለኝ። እንዴ እንዴት አትችልም አለው። ያ ዳውድ አትችልም? ላ እችላለሁ፣ አንተ ቁዋ ከሰጠኝ እችላለሁ። አትችልም አለው። እና እንግዲህ ነቢዮች አላህ ዘንድ ልክ እንደ ህፃን ናቸው። ስለሚወዳቸው ስለሚወዱት ልክ ህፃን ከአባቱ ጋር እንዴት ነው የሚናገረው የሚስቀው። እና ያ ረቢ ፍቀድልኝ አለው። እሺ ኸላስ ፈቅጅሃለሁ አለ። አላህ እኮ ነው ዳውድ። አሁን ዳውድ ምን አደረገ? እሺ ኃይል ስጠኝ አለውና ኃይል ሰጠው። ጠቅላላ በዓለም ያሉ ያኔ ሰራተኞች፣ ወፎች፣ ምን ሁሉ አላህ ሰጣቸው። ሰጠውና በሙሉ አሰራቸው። ምግብ ተሰራ፣ ድስት፣ ምግብ የሚቀቀልበት ድስት በምን ይቀመጥ ነበር ታውቃላችሁ? በዚህ አዱንያ ያሉ ተራራዎች ራሳቸው በራሳቸው በአናታቸው ላይ ይቆፍርና እሳት እዛ አቃጥሎ ድስት እዛ ያስቀም። አይገርማቸው ወንዶች? እሺ ገንፎ እንዴት አድርጎ ይሰራ ነበር በሉኝ እስቲ። ተራራዎች እኮ ነው፣ ተራራዎች በአናታቸው ላይ ይቆፈሩና እዛ እሳት አስቀምጦ እሳት ይቃጠላል፣ እዛ ድስት ያስቀምጣል። ስንት ተራራ አሉ በዓለም? ሚሊየንስ እንግዲህ ሚሊየንስ የሚሆን ድስት እንትን ስጋ ምናምን ሁሉ ተቀቀለ፣ ምግቡ ተዘጋጀ። አሁን ምሳ ደረሰና በማን ጀምር አለ ለአማካሪዎቹ። ወላሂ እንግዲህ እዚህ መሬት ያሉ እያየናቸው ነው። እንግዲህ እነሱ ከኛ ጋር ስላሉ ይጠብቃሉ። በባህር ያሉ እንስሳ ስትንጀምር አሉ። እሺ ብሎ የባህር እንስሳዎች በሙሉ ተጋብዛቸዋል በዳውድ ተባለ። እና አንዱ ጎሳ ብቻ ወጣ አለ። አሳዎች እኮ ብዙ አይነት ጎሳዎች ናቸው፣ ቀቢላዎች ናቸው። እንደዚህ አንድ አይነት አሳ ወጣና አሉ ጠቅላላ የተሰራው ምግብ እንክት ታርጎ በላው። እንግዲህ አንድ ጎሳ ስላችሁ ወይም አንድ አይነት ስላችሁ አንድ አሳ ማለት አይደለም። ያን ለምሳሌ ስልጤ ብቻ ተጠሩ። ስል ምንድን ነው? አንድ ስልጤ ማለት ነው። 5 ሚሊዮን ስልጤ እነሱ መጀመሪያ ይብሉ ተባለ። እዛ ደግሞ አንድ አይነት አሳ ተጠራና የተሰራው በሙሉ በላው አሉ። እሺ አሁን ነቢላህ ዳውድ አለቀሰ፣ አዘነ፣ ወደ ስጁድ ወረደ። ወደ ስጁድ ወረደ፣ ያ ረቢ ተሳስቼ ነው፣ የማይችለው ነገር አስችለኝ ማለት። እሺ ቅርታ አድርግልኝ ጌታዬ፣ አንተ አልገፉር አንተ አልረሂም፣ እና ቅርታ አድርግልኝ አለ። እሺ አላህ ስብሃነ ተዓላ ቀፈረለት፣ ግን አስተማረው። ምን አለው? ምንድን ነው ዳውድ አለው፣ ለምን አዘንክ? እንዴ አታይም እንዴ ጌታዬ? ይህ ሁሉ ሩህ ያለው ልበላ ብሎ ተቀርቦ አሳ ብቻ ጨርሰው አለው። እሺ ልንገርህ፣ ማን ማን ነው የጠራህ አለው። እኔ የሰው ልጅ በሙሉ የእንስሳ የአራዊት የምናምን እንደዚህ በአየር የሚንሳፈፉ እንትኑ ወፎች በዚህ በሁሉ ጠቀሳቸውና እነዚህ ነው የጠራቸው? አው ሌሎቹ ሳላቸው፣ ሌሎችማ ምን አሉ? በመሬት በባህር ያለው ሁሉም እኮ ጠራኋቸው አለ። ይህ ነገር ሲናገር ዳውድ በአንድ ድንጋይ ቁጭ ብሎ ነበር። ከዛ በኋላ አላህ ምን አለው? ተነስ እስቲ አለው። ከዛ ድንጋይ ተነሳ አለው። ተነሳና እስቲ ድንጋይን ገልብጠው አለው። ድንጋዩ ሲገለብጠው ሚሊየንስ ኦፍ ሚሊየንስ ትልስ ትል ትሎች ትሎች ልክ እንደ ጎርፍ ወጡ። እነዚህስ አላቸው፣ እነዚህስ ጠራሃቸው? እረ ጌታዬ፣ እነዚህ ማን ያያቸው አላቅም ነገር ብሎ እንደገና ወደ ስጁድ ወረደና አላሁመ ግፊር ሊ አላሁመ ግፊር ሊ ሱብሓነከ ረቢ ሱብሓነከ ረቢ አለው። እና ይህን ሁሉ በአንድ ሰዓት ቀልቦ የሚያድር የሚያውል ጌታህ አላህ ነው አለው። ተማረ። እንግዲህ እኛም ተማርን፣ እኛም ተማርን ወንድሞች። አሁን አሜሪካ በዚህ ሰዓት ስንት ነው ሰዓታቸው? አሁን ለሰይ እንትን ጠዋት እንበል 4 ሰዓት ጠዋት ነው ያለ እንበል። ለምሳሌ በዚህ 4 ሰዓት የቁርስ ጊዜ ነው በእናንተ ጠቅላላ የነጮች አገሮች እና አውሮፓ፣ አሜሪካ፣ አውስትራሊያ፣ ካናዳ በዚህ ጊዜ ሁሉም ቁርስ እየበላ ነው። አላሁ አክበር። እሺ በእኛ በሙሉ እራት እየበላ ነው አሁን። እንግዲህ እናንተ ቁርስ እየበላችሁ እኛ እራት እየበላን፣ በመሬት ያሉ 7 ቢሊየን ሰው ምሳውና ቁርሱ በልተው ማንም ያዘጋጀው ይሁሉ ማንም ያመጣው ይሁሉ ማሰብ አለብን። ኢዘን ወኢዘ ልውሑሹ ሑሽረት እነዛ እንስሳዎችና አውሬዎች ለፍርድ ቀን ሲሰበሰቡ ቀን ማለት ነው። ኦኬ ከማ ያዕዲሉ አላህ ሱብሓነሁ ወተዓላ ቀጠለና ምን አለ? ወኢደል ቢሓሩ ሱጅረት። ሱጅረት ቀጥታ በአረብኛ ቋንቋ ተቃጠለች ማለት ነው። ነደደ፣ ተቃጠለ። ባህር ይቃጠላል። አው ባህር አላህ ወደ በንዚን ይቀይረዋልና በዛ ጊዜ የበንዚን ባህሪያት ይሰጠውና ይቃጠላል። እንዴት ይቃጠላል? አሁን እንደሰማችሁ አብዱላህ ብን አባስ እንዳለው ባህሩ ወደ በንዚን ይቀየርና አላህ ስብሃነ ተዓላ ንፋስ፣ እሳት ያለው ንፋስ ይልካል። እሳት ያለው ንፋስ ባህሩን ሲነካ ባህሩ በሙሉ ይቃጠላል፣ ዓለምን ያቃጥላል ማለት ነው። ከነ ፀሐይ ጭምር፣ ከዋክብት ጭምር፣ አጨረቃ ጭምር በሙሉ እንክት አድርጎ አሸዋ ያደርጋቸዋል። አላህ አላህ አላህ ያ አኺ፣ ይህ ጌታ በጣም ትልቅ ነው ወላሂ። ኢዘን ወኢዘ ልቢሓሩ ሱጅረት አይ ኡቂደት وقدت فصارت على عظامها نارا تتوقد نبلبال اساتي وطع البحر ود نبلبال اساتي كيرال. طيب واذا النفوس زوجت يدمو ما شاء الله من دنو دمو نفوس زوجت اني هون بالنا مستي مثلال ادلم لا اذا النفوس زوجت فيه وجهان يعني هلت اين سوس اين تنو يفسروا العلماء أحدها قرنة الأرواح بالأجساد أهون سو سيموت بوديو يعني أتنتو الناس قاو مريت وستقفتو أفري هونال أدلم روحو يتالي روحو كتا ودى سماي مؤمن كهوني ودى سماي يكفت اللتال بسماي تنورا لج كافر كهوني دمو كمريت سر يعني اللم بلا تتقفال لج الزه سورة المطففين سندرس إيهن نقري نقرر سلزي أرواح بمولو يسوي روحوش وينسسا روحوش هلو سو سيموت روحو ودا بوتاو هيدال بوديو ودا أفر هيدو ودا أفر يكايرال يهدلم يهنو منا يو يهنو حق أدلم دي يوم القيامة سيهون سواتشو بمولو سنسو انسساواتشو بمولو سنسو روحوش دمو كزالك كند طائرة ልክ እንደ ወፎች እየበረሩ እየበረሩ እየበረሩ ይመጣልና የኢብራሂም ስራጅ ሩህ ክትት ወደ ሰውነቴ፣ የአቡ አኒስ ሩህ ክትት ወደ ሰውነቱ ቀጥታ ፈኢዛ ሁም ቅያሙን የንዙሩን አለ አላህ ስብሃነ ተዓላ በቁርአን። ፈኢዛ ሁም ቅያሙን የንዙሩን ሩሑ በሙሉ ሩሑ መጥታ ጀሰዱ ላይ ገብታ ወደ ሰው ይቀየራል፣ ሰው ይሆናል ማለት ነው። ኢዘን ወኢዘ ንፉስ ዝውጀት ማለት ሩሕና ጀሰድ ሁለቱም ሲገናኙ ይላል። ይህ አንደኛው ትርጉሙ ነው። ሁለተኛው ትርጉሙ አይ ቁሪነ ኩለ ሳሒቢ ዓመልን መዓ ነዚሪሂ፣ ያዕኒ እያንዳንዱ ሰው ከመሳዩ ጋር ከሱ ጋር ከሚመስለው ጋር ይገናኛል። አቡ ጃህል ሙስተሒል ኢምፖሲብል ከአቡበከር ጎን ለጎን ሊሄድ፣ አቡበክር ሙስተሒል ከፊርዖን ጎን ለጎን ሊሄድ ላ በባር የሚውለው የሚሰክረው የነበረ ባዱንያ በመስጂድ የሚውለው የነበረው በስጁድና በታህሊል ሁለቱም አብረው ጎን ለጎን አይሄዱም። ጠይብ ኤሽ ንፉስ ኩልሃ ቱዘወጅ ቢሚስሊሃ يعني مثلا فجمع الأبرار مع الأبرار والفجار مع الفجار وزوج المؤمنون بالحور عين وزوج الكفار بالشياطين كفار الشيطان سيغبو سوش دمو مؤمنوش دمو حرة العين سيغبو النزا تقيوش تقيوش هونو كتقيوش قاسي قنانيو النزا سكراموش إنا كهاديوش كهاديوش سيقنانيو هذا معناها وإذا النفوس زوجت አረብ ሲመስሉ ምን ይላሉ? ኢነ ጥዩር አላ አሽካሊሃ ተቃ ይላሉ። ወፎች ብዙ አይነት ናቸው። አሁን መቶ አይነት ወፎች በአንድ ጊዜ ብታበራቸው በአየር አብረው አይሄዱም። ላ እርግብ ከእርግብ ነው የምትሄደው፣ ቁራብ ከቁራብ ነው የሚሄደው። ኢነ ጥዩር አላ አሽካሊሃ ተቃዑ፣ ወፎች ልክ የእሷን ዘር እያየች ነው ከሱ ጋር ነው የምትሄደው እንጂ يعني قراب كارقب قا ايهدم. اذا واذا النفوس زوجت ولتن يو ترقمو من دنو يعني هلو تمساساي نقر ابرو يقوازالو عندن يو ترقمو دمو روحاتشن كنفساتشن كجسداتشن تقنانتا كمريسن نسامة لثنو تقباب بانو دموش. واذا النفوس زوجت نعم ወንድና ሴት መጋባትም እንደዚህ ነው የሚባለው። አቡ አኒስ ሁረተ ልዒን ሲያገባ፣ አቶ ማርክስ ደግሞ አንዲት ጅን ሸይጣን ከጀሀነም የተሰራት ሸይጣን ያገባል። ሀደ ማዕና ዝውጀት ጠይብ። ወኢዘ ልመውኡደቱ ሱኢለት፣ ይህ ሁሉ የውመል ቂያማ የሚከሰት ነገር ነው። ወኢዘ ልመውኡደቱ ሱኢለት፣ ያቺ በዙልም የተገደለችው የሴት ልጅ ወልደዋል ተብሎ ምን ያደርጋል? ሴቱን ገና እየተወለደች ይገድላታል። የጃሂልያ ስራ ነው። وهو الذي كانت الجاهلية الجهلاء تفعله من دفن البنات وهن أحياء من غير سبب. ልጅ ተወለደች እንደዚህ ነበሩ በባህላቸው። ሴት ስትወልድ ቤት ውስጥ አያስወልዷትም። ከቤት ወጣ ብለው ጉድጓድ ይቆፈራል፣ እዛ ፈርሻን ጥፈው እዛ ትወልዳለች ልጅቷ። እንግዲህ እዛ ጊዜ አልትራሳኒክ የሚባል ነገር አልነበረም። ወንድ ነው ሴት ለማወቅ አይችሉም ነበር። ህፃኑ ይወጣል፣ ወንድ ከሆነ እልልል ብለ ተሸክሞ በቃ ይሄዳሉ። በቃ በግ እረድ፣ በሬ እረድ፣ ምናምን ምናምን ይባላል። ሴት ልጅ ከሆነች እዛ በተቆፈረው ጉድጓድ እየሰማች እያለቀሰች እዛ ይደፍኖት ነበር። ወኢዘ ልመውኡዳ፣ መውኡዳ ማለት የተደፈነችው። ሱኢለት፣ ትጠየቃለች። ለምንድን ነው የተደፈንሽው ይልዋታል። ኢላ ነዓም፣ ምንድን ነው እሱ? ኸሽየተ ዓር፣ ያዕኒ ሴት ልጅ ከወለደ አንድ ሰው ይህ ኮነ ሴት የወለደው ተብሎ ያፌዙበትና ይጫወቱበት ነበር። ወኸሽየት ልፈቅር፣ አንዳንድ ደግሞ ልጆቻቸው የሚገድሉ የነበሩ ድሆች እንዳንሆን ቀለብ እንዳናጣ እየተባሉ ነው። ፈተስአል ኢዘን ቢአይ ዘንቢን ቁቲለት። ወኢዘ ሹፉ፣ ትጠየቃለች። አው وفي قراءة وإذا المؤودة سألت للا أقرار دوم من عليه وإذا المؤودة سألت عندنا أقرار سئلت أو كمان سألت هي التي تسأل وهي التي تسأل يوم القيامة تتأيك على شيء نفس بظلم يوم تشو تتأيك على شيء طيب لمن دونهم تتأيك أو لمن قال العلماء ومن المعلوم أنها ليست لها ذنب يتجدلت شو نفس ذنبي اللاتم لمن دون الصوم تتأيكوا جدايو هذا لما تأيك اللبت وندمج يجدلوا سو أبو أنيس لمسالة أبو أنيس زبير بيجدل أهون زبير أنت أتن أنت زبير لمن دون يتجدل كوا بل نتأيك لا لوجيكالي أبو أنيس أنت أتن إسر بيت ناس جباونا يا أبو أنيس لمن دون الزبير يجدل كوا بلو متأيكوا جدايو نو جن ازيه ميلو واذا الموؤوده سئلت تتأيق عليك لمن دون سوى تتأيق قالوا العلماء شو تبكيتا وتحقيرا على العلماء ايش تعني تبكيتا وتحقيرا يا يمتأيق او سو اندليل اندزي يا غلامت يا ايونا او قال الله سبحانه وتعالى اند قدلي لكن لمسكين واحد ان نيستي لمن دنو يتجدل شو ولو يتأيك أتال الله طيب السن لمن يتأيك السن ما بتلقو إسات مستقبتو لك على دلم تبكيتا نعم وتحفي نعم وتحقيرا نعم تبكيتا وتحقيرا يمناك سميتنو يمناك ملكتنو الله وانجلو تلك سلهوني عندنا نقزي كوي جنيال ሁለት ልጆች ሲጣሉና አንዱ ሲመታ የመታው ነው የምትጠይቁ አይደለም አንድ አንድ ጊዜ ግን በጣም ሲያበሽቀ ምናምን ያ የተመታው ልጅ ታመጣውና እንባውን እንትን ያበስክ ምን ነው ልጅ ለምን ነው የመታ ምናምን ትለዋለህ ከዛ በኋላ እሱን ካስታገስክ በኋላ ትነሳና ያ ነገር በቃ ትቀጠቅጣለህ ለመታው ሰው እና وقلنا ان سبب بدء وقد نعم يقول هو تبكيتا وتحقيرا بأي ذنب قتلت وفي قراءة بأي ذنب بأي سئلت أو سألت هي التي تسأل وهي التي تسأل ففي هذا توبيخ وتقريع لقاتلها له وقلنا بلفوا جزيه سن الناقر سلي مؤودة سئلت قلنا أن سبب بدء وعد سيت مجدل يجمرت قريشوش ميتشانو بيا بتأيقاتشو إن شاء الله تملس اللاتشو قن قزيان دان ناتفا إني ملسوا اللو سيت الليج بقريشوش بيتشان ببار ميقرلوت بلي لا ألم هل نبارم سيت مجدل لمن دنو نسو مجدل يجمرو والو عندو يمكا سونو والو سمنت سيت الليج ولدي سمنت سيت الليجوش نبروت بمولو تسانوش ناتشو አንዳንዱ ተላቀ አድማቅም አዳም ይደረሱ ነበሩ ያኒ ኤጃቸው የተላ እንትን ነው አሁን እነዚህ 8 በቤቱ ያሉ በለሊት አንድዋ አንድ ሰው መጥቶ ጠልፎ ወደ ሌላ አገር ወሰዳት تمام ወሰዳትና ጧት ቢያይ አንድ ጎድላለች እህታቸው የታለች አናቀም ለካ ተጠልፋለች በየገጠሩ እየሄደ ሲፈልጋ በየገጠሩ እየሄደ ሲፈልጋ ለስንት ቀናት ሲፈልግ በመጨረሻ ባንድ ገጠር አገኛት ማለት ነው ልጅህ እዚህ አለቻሉትና ምን አደረገ ሰውየው በጣም እንት ናቸው የገጠር ሰዎች ናቸው ደፋሮች ናቸው በለሊት እሷ ያለችበት ቤት አንኳኳ እንግዲህ ሰይፍ አለው ጉራዴ አለው ጋሻ አለው የጦር መሳሪያ በሙሉ ታጥቀዋል ሰውየው አንኳኳና እንደ እድል ሆነ እሷ መጣችና ከፈተችው ልጄ አላት አው ልጄ ነኝ አለችው ምን አመጣሽ እዚ خلاص አገባሁ እዚ ከዚ ጋር ያለው በይነይ እንዴ አባትሽ እናትሽ ትተሽ እዚ አንቺ መፈለክ ስንት ወር ነው ከበለልኩ እኮ ባከሽ ልጄ ነይ ቢው ብለቀ በቃ ቅፍ አርጎ ስሞ ምናምን ያባባለስ ለመፍሰድ ሲፈልግ ምን አለችው ላ ያ አቡ ያለችው በመጣህበት ተመለስ አለችው በመጣህበት ወደ አገርህ ተመለስ ራስን የምትወድ ከሆነ ተመለስ አለችው ምክንያቱም ይገድሉሃል እኔ ደግሞ አልሄድም ብላ ስትነግረው ግራ ገባው ሰውየው ኧረ እባክህ ልጄ እኔ እኮ አልዳርኩሽም ነይ ቢላት እምቢ አለች። ሰውየው ተናደደ፣ ተመለሰ ወደ አገሩ። ተናዶ ተናዶ ተናዶ መጣና ሰባቱ ልጆቹም ገደለኝ። ካሁን በኋላ ሴት የሚባል በቤቴ ማየት የለብኝም አለ። የወላችሁ ጃሂልያ ምን ያደርጋል? ሴት ልጅ የሚባል ነገር በቤቴ ማየት የለብኝም፣ ተዋረድኩ አለ። እኔ ልጄ እንደዚህ ጠልፎ ሄዶ እንደገና አልመለስም ትላለች፣ በቃ ረሳችኝ፣ ሸጠችን፣ ኸላስ ሴት አልፈልግም ብሎ ሰባቱ አረዳቸውና ገደላቸው። ከዛ ተጀመረና ሴት መውለድ ዒብ ሆነ፣ ነውር ሆነ። ሴቶቻቸው ሚስት እንትኑ ልጆቻቸውን መግደል ጀመሩ። ይህ ሰውየው ነው የጀመረው። ጠቅላላ የተገደሉት የሴት ልጆች ህጻኖች ወንጀላቸው የሰውየው ይሸከመዋል። ምክንያቱም እሱ ነው መጀመሪያ እንትን የገደለው። ጠይብ ወቀድ ሐቀ ልቁርአን ቁርአን ስለዚህ ሲናገር ምን አለ አላህ ስብሓነ ወተዓላ? ወኢዛ ቡሽረ አሓድሁም ቢልኡንሳ። የሁላችሁ ባህሪያቸው እየገለጸ እኮ ነው። እነዚህ ቁረሾች፣ እነዚህ አረቦች እኮ ሴት ልጅ ወለደች ልጅ ሚስት ሲባል ظل وجهه مسودا ትናንትና እንዳልነው ትናንትና ምንድን ነው ያለው? ያኒ وجوه يومئذ عليها غبرة በጣም በኩፍርና በማዕሲያ የታሹ ሰዎች يوم القيامة ፊታቸው ምን ይሆናል? አቧራ ለአቧራ ሆነው በቃ ድብን ይላሉ። ይህ ደግሞ ሴት እኮ ወለደች ሚስት ሲባል አቧራ ለአቧራ ይሆናል። يقول سبحانه وتعالى በእንትኑ ወኢዛ ቡሽረ አሐዱሁም ቢልኡንሳ ظለ ወጅሁ ሙስወደን ወሁወ ከዚም የተዋራ ያኒ ሱብሓነላህ አልዓዚም። ምን አይነት ጃህል ነው ወላሂ። እኔ አሁን ሚስቴ በሪያድ ሴት ልጅ ከወለደች በቃ ነጠላ አመጣለሁና ፊቴን ተሸፍኔ ነው የምሄደው። ሰው ካየኝ አረ ይህ እኮ ነው እብራሂም ስራጅ፣ ይህ እኮ ነው ሴት የወለደ ብለው ያዋርዱኛል። የተዋራ ይሸፈናል ማለት እኮ ነው። ሚን አልቀውሚ ከሰው ይሸፈናል። ሚን ሱኢ ማ ቡሽረ ቢሂ በዛ መጥፎ መርዶ ነው የመጣለት። ሚስት ሴት ልጅ ወልዳለች ተብሎ መርዶ ስለመጣ አፍሮ አያሙስሁ አላ ሁኒን ግራ ይገባዋል ሰውየው። እንዴ የኔ ልጅ አሁን ሚስቴ ልጅ ሴት ልጅ ወለደች እቅፍ አድርጌ ላሳድጋት? ላላላላላ ካሳደግኳትማ ውርደት ነው። አያምሲኩሁ አላ ሁኒን ተዋርዶ ያሳድጋት? አም የዱስሁ ፊ ቱራብ ወይ ቆፍሮ በመሬት ላይ ይጣላት? አላ ሳአ ማ ያሕኩሙን አላህ ስብሓነ ወተዓላ አላ አዋጅ ነው። እናንተ ሰዎች ስሙ፣ ምን አይነት ብልግና ነው? ምን አይነት መጥፎ ነገር ነው ያደረጉት እነዚህ? ምን አይነት ፍርድ ነው? ሴት ልጅ ተወልዳ ተብሎ ተቆፍሮ ያኔ ትደፈናለች? ምን አይነት ስራ ነው ይላል አላህ ሱብሓነሁ ወተዓላ። ፈኢን ቁልተ ፈማ ማዕና ሱአል አልመውዑዳ፣ እንግዲህ ለምንድን ነው የተገደለችው ሴት የምትጠየቀው? ለምን የገደለው ለምን አይጠየቅም የሚል ጥያቄ እናምጣ አሁን። ተማም ሊአንሃ ለይሰ ለሃ ዘንብ ወንጀል የላትም ተገደለች እንጂ። ጠይብ ወሀላ ሱኢለ ልዋኢድ የደፈነው የገደለው መጠየቅ ነበረበት? ቃለ ልዑለማ ሱአሉሃ ወጀዋቡሃ ተብኪተን ሊቃኢሊሃ። እንዳልኳችሁ እሷ የምትጠየቀው ያ የገደለው ሰው በንቀት ጀርባህን ነው የምትሰጠው። ተንቀዋል፣ ተዋርደዋል። ጀርባህን ሰጥተህ ያችን የተገደለችው ህፃን እያባበልክ እየሳምክ እሷን ነው የምትጠይቀው። ከሱአል ላህ ዒሳ ጥሩ ምሳሌ ሰጡ ዑለማዎቹ። ኤግዛክትሊ ይህን የሚመስለው ምሳሌ ሰጡ። ዒሳ ፊ ዒባደት ነሳራ፣ እነዚህ ክርስቲያኖች ክርስቶስ አላህ ነው የሚሉት የውም አልቅያማ ክርስቶስ ይጠየቃል። ማን ነው ወንጀለኛ ወንድሞች? ማን ነው ወንጀለኛ? ዒሳ ነው ወይስ ክርስቲያኖች ነው? ንገሩኝ እንጂ ጻፉ። ወንጀለኛው ማን ነው? ወጣሁ እንዴ ወንድሞች? ኩት እንግዲህ ያቺ የተገደለችው ልጅ እሷ ትጠየቃለች ብለናል። ለምን ገዳዩ አይጠየቅም ብለው ጥሩ ምሳሌ ሲሰጡ በሱረት አልማኢዳ ያለው የሰይድና ዒሳ ቅሳ ያመጡና ልክ ከዚህ ጋር ይስማማል ማለት ነው። ዒሳ እነዚህ ክርስቲያኖች አላህ ነው ብለው ይገዙታል አይደለም እንዴ ወንድሞች? طيب اهون بدايو يتبدلو ويم دمو ونجلنياو كريستيانوش ناتشو ويس ونجلنياو عيسى نو نغروني يتبدلو ويم دمو ونجلنياو مان نو كريستيانوش ناتشو لمن مكنياتهم عيسى سو ياللي الله بلو مجزاتاتشو يهنو تلك ونجل ዒሳ ነቢ ነው፣ ረሱል ነው፣ የአላህ ባሪያ ነው፣ የአላህ መልእክተኛ ነው፣ የተቀደሰ ሰው ነው፣ በተአምር የተወለደ የድንግል ልጅ ነው። ድንግል የሆነችው ማርያም የተቀደሰች የወለደችው፣ እሱ ደግሞ በጣም የተቀደሰ ረሱል ነው፣ ነቢ ነው። ምንም ወንጀል የለውም። ወንጀለኛው ዒሳ አላህ ነው ብሎ የተገዙት ነው አይደለም እንዴ? ጠይብ ለምን እነሱ አይጠየቁም? እነሱ አልተጠየቁም። አላህ ዒሳን ጠየቀ። ምክንያቱም ናቃቸው። በንቀትና በመገላመጥ እያየ አላህ ስብሃነ ተዓላ አንተ ዒሳ እንዴ እኔን ተገዙ አልካቸው እንዴ? ተመልከቱ፣ ወላሂ የቁርአን እስሉብ ተመልከቱ። አንተ ዒሳ አንተ ለአስር ሺህ ዓመታት ኢላህ ነህ ብለው አንተና እናትህን ማርያም ክርስቶስ እያሉ የሚገዙ የነበሩ እነዚህ ክርስቲያኖች አንተ ነው ተገዙኝ ያልካቸው ብሎ ይጠይቃል። ወንጀለኛ ወይ ታለ ክርስቲያንማ ተጠግተው እየሰሙ ነው። አታስታውሱም እንደ ሱረት አልማኢዳ ስፈስር ዒሳን ያስመጣና በሙሉ ክርስቲያኖች በአንድ ቦታ ያስቀምጣቸውና በአላህና በዒሳ ንግግር እንትን ይሆናል። ምን ብለው ይጠይቀዋል? የቁል ሱብሓነሁ ወተዓላ إذ قال الله يا عيسى مش يا كريستيانوش لا يا عيسى لاتشو يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله الله أنت تاتشو إن ينتقزو إننا إنات ينتقزو الكاتشو أهنكو مريم إننا كريستيانو ميقزو الكاتشو اندي قال سبحانك إرنسه جيتا إرنس أده جيتا اندي تندزي لالهو ما يكون لي أن أقول ما ليس لي بحق يهم ما مبتيا ما دلم يندزي يمي السوا دلهم إن كنت قلته فقد علمتها يهن بيك هنا كانت من يدبك قلب له نو تاك الله ما في يعني تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به ያዘዝከኝ ነገር አላህን ተገዙ ነው ያልኳቸው። አን ዕቡዱ ላህ ረቢ ወረበኩም። ይህች አያ ወንድሞች በማንኛውም ነገር እንኳን ባትከራከራቸው እነዛ ወገኖቻችን ክርስቲያኖች በዚህች አያ ብቻ ልትከራከራቸው ትችላለህ። ምን አለ ዒሳ? ማ ቁልቱ ለሁም ኢላ ማ አመርተኒ አን ዕቡዱ ላህ ረቢ ወረበኩም وكنت عليهم شهيدا بهوتي بنبركبت كزي كتاتلاچو نبر انين يتغز عند سو يلم بهوتي ما دمت فيهم كنسو غا بنبركبت اندزي حال نبرم فلما توفيتني كموتكو بحالا جن كنت انت الرقيب عليهم انين غدي موتشالو يعني ودانته وسدكني ادلم دي كني بحالا انت نبرم تكتاتلاچو وانت على كل شيء قدير طيب جيتاي ان تعذبهم فانهم عبادك اهون قطات كوردت باچو كقطحاچو يانت باروش ناتچو وان تغفر لهم عفو كلاچ كلكاچو دمو فانك انت العزيز الحكيم انت تلك تلك جيتانهنا مياشنف جيتا يلم عفو كلكاچو قنجو نو كعذبكاچو دمو يانت باريوش ناتچو بلو ملسلاچو سلازي يتطيقو مان نو ዒሳ የበደለው ማን ነው? ክርስቲያኖች። ይህ ጥሩ ምሳሌ ከዛ ጋር የሚሄደው። እሺ እንቀጥል። ወኢደ ሱሑፉ ኑሽረት። ይህ ምንድነው? 11ኛ ነው። ወኢደ ሱሑፉ ኑሽረት ያዕኒ የውም አልቂያማ የእኛ ስራ መጥፎና ጥሩ የተጻፈበት መጽሐፍ የሚበተንበት ወደ እጃችን የሚያርፍበት ቀን المشتملة على ما عمله العاملون من خير وشر نشرت وفرقت على أهلها يوم القيامة يعني هل كتاب تنانتنا دانو وأما من أوتي كتابه بيمينه وأما من أوتي كتابه بشماله يالنو صحفة شوبة إجاتشن سيارف يتناثر بك هل لاتشن بك سرتفكتاتشن سنوست كأن إلال فآخذ كتابه بيمينه وآخذ كتابه بشماله أو من وراء ظهره فكلاهما ذكرهما الله سبحانه وتعالى في سورة الحق قراء إجه موسد كتاب بكأن إجه موسد كتاب كان وطئته الله سبحانه وتعالى بسورة الحق يمتبالو الزات أكسوا لنا استمام ببتش أننا نبو يقول سبحانه وتعالى فأما من أوتي كتابه بيمينه بكأن إجيو السلو مصحفه فيقول ها أمقرأ كتابيا إني ظننت أني ملاق حسابيا فهو في عيشة راضية في جنة عالية قطوفها دانية كلوا واشربوا هنيئا بما أسلفتم في الأيام الخالية النزيه بكأن إجاتشو يوسدو مصحفاتشو نو أهل الجنة ناتشو وأما من أوتي كتابه بشماله بقرأ الجيو السدو مصحفه قن إلال فيقول يا ليتني لم أوت كتابيا يهمس أب إجبار فنرو يهمس أب بالك أبل نرو إلال ولم أدري ما حسابيا حساب يعني حسابكو بلاوك أو نبر يهل يدرقوت وانجل يهل تقرس لا يسره بمول تصفه ومتقلين أو بس عفو باي مت أنا برنيت نبر يا ليتها كانت القاضية متشتج أفلك إيه دمت ما تقوى توبهون ترو نبر ما أغنى عني ماليا يا سبسبت جنزب مليون مليون بليون يا سبسبت جنزب منم ألتك من يم هلك عني سلطانيا هبتامو من إلال ما أغنى عني ماليا بعد سلطانو من إلال هلك عني سلطانيا يعني سلطان تأفى بن إلاله طيب وتعتوا خذوه فغلوه ثم الجحيم صلوه وسدواتشو هابتاموتشو فاندياوتش النزا بالي سلطانوش فاندياوتش هونو سبسبواتشو النا جهنم استكتتواتشو ثم الجحيم صلوه جهنم مقبات هذا اللي صلوه مالت كألواتشو لك السقال مسالة تبسس تكألو إسات تامت أنا كأي سيهون أسات يعني قرت ارجح عند كيلو 2 كيلو سغا اذا ستتبسونا تشا تشا تشا تشا يا له بقسي بسل لتبلا تغوغوال هادلم لك اندزيه نو ميققلو يا جهنم سوت ثم الجحيم صلوه صلوه مالت يصلى يصلى نارا يعني يققلال ثم في سلسله ذرعها 70 ذراعا فاسلكوه من مسلاچو عليه ونموت الله كو انديت غود نو سوس يعذب ابن عباس من يلال يهنا قر ملائكوش يمتقنا كافرون دزي هيا يالو كذا يويا يالو اندي تارغن نعذبو استي اسكي اسك ما كورس كانتي اسب استي اساتون دهونة تقاتلوال طيب بردو دهونة تقاتلوال ببردو طيب من نرغوهن من يادر قالو با الله تأزاز ثم في سلسلة سبا كند بملائكة كند نونجدي بنتا بنيا دلهم بملائكة كند سبع كند هنو سنسلة بأسات يتسرع تمركت وندمج كأسات يتسرع سنسلوش أمتثو بأفو أسجبتو بمك أمتش أو يعوت قالوا سنسلتو كذابوا هلا عنده ملائكة بالذات أرى في يزال عنده دمو بالذات يزال يتعوتوا بثال إن ذي يدرجو كافرون بس انسلت بجهنم يتسرى سنسلت اندزي يادرغو يجاوتو بتال قباتشو ثم في سلسلة ذرعها 70 ذراعا فاسلكوه اسلكوه يعني إذا تاسكبر لاتشو وقوله سبحانه وتعالى وإذا الصحف نشرت إذن كتاباتشن يعني انتنو طرونا متفو يسرانا تشو مزقباتشن سنو استمارتنو أي بسطت بعد أن كانت مطوية تتأكل العدل لم ينبرتشو አሁን አንድ ሰው ሲሞት ህይወቱን በሙሉ የሰራው ስራ በመጽሐፍ ተጽፎ አንገቱ ላይ ይጠለጠላል። ይህ እኮ ነው አሁን ይመጣል በሱረት ኢስራ አንገቱ ላይ ይጠለጠልና የውመል ቂያማ ሲሆን በል ክፈተው ይባላል። እሺ ተጠቅልሎ የነበረው መጽሐፍ ይከፈታል። ቡሲጠት በዕድ አንካነት መጥውያ ተማም ወየ ሱሑፍ الأعمال التي سجلتها الملائكة على أصحابها سواء أكانت تلك الأعمال خير أم شر فهذه الصحائف تطوى عند الموت ستموت تتقللو كانت تقايق أبرال وينمو بقونه لا يكمتال وتنشر يوم القيامة يوم الحساب والجزاء. قال سبحانه وتعالى وكل إنسان ألزمناه طائره في عنقه طائره مالت يا كتاب مالت نو مطفونا طور يسرى وسرى كله تصفو تتقللو بانغته لا ينتلطلال وكل انسان الزمناه طائره في عنقه ونخرج له يوم القيامه يوم القيامه مصحفه يكفتال يلقاه منشورا في تولا ينببال مالت نو اقرا كتابك كفى بنفسك اليوم عليك حسيبا يبالال. طيب نكتل سي وإذا السماء كشطت هون دمو أسرى سوستنيا نو أسرى هولتنيا نو اندزي مت آدمو أسرى اندنيا نو وإذا السماء كشطت أي وزيلت النزي سبات سماي تلك النتوى من دهون يما يتاوك رفت تتتتتارقو دوك إتادرقو على الله سبحانه وتعالى لمن وندموش أسفل لقم سمايوش أسفل لقم إنيا متنال خلاص ودليل أقر حيدنا أسفل لقنم. وإذا السماء كشطت أي أزيلت كما قال تعالى يوم تشقق السماء بالغمام يوم نطوي السماء كطي السجل للكتب والأرض جميعا قبضته يوم القيامة والسماوات مطويات بيمينه تقنل لألقو أرقو الله سبحانه وتعالى بزا أنتن يتألو على مالتنو يعني سمايو تكرالدو تفراتتو انتن ايهن الماتنم. اذن واذا السماء كشطت واذا الجحيم سعرت جهنم اهونم عليك كنيا بفيت يتفترتشو جهنم عليك نقم عليك يوم القيامة للتنورنو قن اموقات استي اموقات اقلاتي برال كنيا قال لا شو اندموش يوم القيامة سوتشون بمولو سيسب السبو الزا መላእክቶቹ ትእዛዝ ይመጣቸውና ወደ ጀሃነም የሚገቡ ተቅላላ ኩፋሮች መጥተዋል ደርሰዋል ጥምና ረግ አግላት እሳትዋን አቃጣጥላት አሁን ወኢዘ الجحيم سعرت يعني አለች لكن አቃጣጥላት ድንጋይ ጨምርላት እንድትቃጠል ወኢዘ الجنة أزلفت ጀና የሚገቡ ሰዎች ደሞ በሙሉ ከነብዮች ጀምሮ ወደ ስዲቆች እና ወደ ሳሊሆች ወደ ሸሆዳዎች በሙሉ ተሰብስበዋል አሁንና ከፈትዋት ጀና አዘጋጅዋት ሸቶ አድርጉላት ምግቡ ይቀርብ በሬው ይታረድ ድግስ ይደረግ መላእክቶቹ በየቦታቸው ተቀመጡ ያኔ የጀና ሰዎች እንድትቀበሉ معناها ازلفت هو هذا قربت قربت يعني خلاص نقبات تزقاججج سنت هون وندموج أسرى سوست استيلان باتشو أسرى سوست يمكست يوم القيامة إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت تمام؟ وإذا الموؤودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت وإذا وإذا وإذا يعني يهن كتكسته يهن كمتع كأسر سوس بهلا مناله علمت نفس ما أحضرت بس زي لا يزقال أسرع رتنيو آية علمت نفس ما أحضرت بزاك أن የሰው ልጅ ምን እንደሰራ የት መሆኑን መጨረሻው የት እንደሚገባ ምን እንደሚደረግበት ምን እንደሚፈረድበት ጉዱ እንዴት አይነት ጉድ እንደሚወጣ በዚህ ቀን ይታወቃል አለ አላህ Subhanahu Wa Ta'ala ገባችሁ ወንድሞች አያስፈራም ይሄ ነገር እነዚህ ሁሉ ሲከሰቱ ለዚህ ነው ነቢያችን ሸየበትኒ ሁዱ አኸዋቱሃ ሱረት ሁዱና ኢዘ ሸምሱ ኩዊረት በጣም አሸየበችን ያሉ ተመልከቱ። ይሁን ሁሉ ሰማይ ሲፈራረስ፣ ተራራዎቹ ሲፈራረሱ፣ ያኒ ባህሩ ሲቀጣጠል፣ መላእኮቹ ሲቀራረቡ፣ ጀሀነም ስትቀጣጠል፣ ጀና ስትዘጋጅ፣ መጽሐፋችን በእጃችን ሲያርፍ፣ አስር ወር እርጉዝ የሆነችው ግመል ስትጠፋ፣ ተማም ወአንድ የሁሉ ነገር በዙልም የሞተችው ልጅ ስትጠየቅ፣ እነዚህ ሲከሰቱ ዓሊመት ነፍሱን ማ አሕበረት የሰው ልጅ ምን እንደሰራ ሁሉ ጉዱ የሚወጣበት ቀን ይህ ቀን ነው ይላል አላህ ሱብሓነሁ ወተዓላ። ኢዘን ወንድሞችና እህቶች ያኒ ሱረት ተክዊር ነቢያችን ያስፈራች ሱራ ነች። እኛ የበለጠ እንድንፈራት ያስፈልጋል። እነዚህ ክስተቶች አሁን ኦባማ ብትጠይቀው፣ ማርክስ ብትጠይቀው፣ ወላ የጃፓን ወላ የኢጣሊያ ወላ የስዊድን መሪ ወላ ሳይንቲስቶች ብትጠይቋቸው ምንም የሚያውቁት ነገር የለም። እንደነዚህ ከዚህ የሚያውቀው ነቢያችሁ ሙሐመድ ሰለላሁ ዐለይሂ ወሰለም እና ኡመት ሙሐመድ ነቢዩን የተከተሉ ብቻ ነው የሚያውቁት። ከኡመት ሙሐመድ ማለት ነው ሙሳና ተከታዮቹ፣ ኢሳና ተከታዮቹ። ሌላ ዓለም እነዚህ ክስተቶች የሚያውቅ የለም። አልሐምዱሊላህ ሱመ አልሐምዱሊላህ ሱመ አልሐምዱሊላህ። አላህ ያሳወቀን ይሁሉ አሳውቆ አላህ ሱብሓነሁ ወተዓላ እንድንዘጋጅ ያደረገን። እንግዲህ እውነቴ ነው። ማን ነው ሞኝ ብላችሁ ብትጠይቁኝ፣ በል የሞኞች ሞኝ ማን ነው ብትሉኝ፣ እነዚህ ነገሮች አውቆ ዝግጅት ያላደረገ ሰው ነው እንደኔ እንዳንተ። ይሁን ሁሉ አውቀን ዝግጅት አለማድረጋችን ያሳዝናል፣ ያስለቅሳል። ይህ ካልኩ ይበቃኛል። ምክንያቱም ለኮሜንቱ በተለይ በተለይ አቡ አኒስ ዙሁር ለመስገድ ይወጣል፣ ሌሎቹም እንደዚህ እና እስቲ ማይክ ልስጣችሁና ብስሚላህ በሉ። ትንሽ እኔን አስደስቶ አልልም፣ አላህን አስደስቶ አላህ ይውደዳችሁ። እስቲ ትንሽ ስለ እነዚህ አያት ተናገሩና ያኒ የሚያስፈራ አስፈሩን፣ የሚያስደስት ካለ አስደስቱን። ያኒ የሚያስቅ እንኳን አልልም፣ በዚህ የሚያስቅ ነገር የለም። ስለዚህ ማይክ ለእናንተ ነው። ወባረከላሁ ፊኩም። ማይክ ፍሪ።